ባለፈው ሰሞን በሊባኖስ ዓለም ደቻሳ በተባለችው የ33 ዓመት ኢትዮጵያዊት ላይ በቤይሩት የኢትዮጵያ ኤምባሲ ወይም ቆንስላ ቢሮ ደጃፍ በቀጣሪ ድርጅቱ ሰራተኛ ስትደበደብና እየጎተቱ ወደ መኪና ሲያስገቧት የታየችበት ሁኔታ እጅጉን አሳዝኖ አስቆጥቶ ቆይቷል። ቆይታም ልትታከም በገባችበት ሆስፒታል ራሷን ሰቅላ ሞታ ተገኝታለች መባሉ ደግሞ የባሰ ሀዘን አስከተለ። ወይዘሮ የሺታምራት ቤይሩት የሚገኘው የኢትዮጵያ ቆንስላ ምክትል ኃላፊ ናቸው። ስለ ዓለም ደቻሳና በአጠቃላይ በዛ የሚኖሩ ኢትዮጵያውያንን ሁኔታ አስመልክቶ አነጋግረናቸዋል። ወይዘሮ ዓለም ደቻሳ የምርመራው ሂደት ባለመጠናቀቁ እስከሚጠናቀቅ ድረስ አስከሬኑ አሁንም እዚህ ነው የሚገኘው፣ ማለት በቤይሩት። እስቲ ስለ ምርመራው ሂደት ጥቂት ይግለጹልን። ያው በዜና እንትኖች እንደሰማችሁት በወይዘሮ ዓለም ደቻሳ አሟሟት ጥልቅ ሐዘን የተሰማቸው የኢትዮጵያ መንግስትም ሆነ የሊባኖስ መንግስት ጉዳዩን በከፍተኛ ደረጃ በመያዝ ምርመራው በከፍተኛ ደረጃ ተካሂዶ ፍትህ የሚገኝበት ሁኔታ ለማመቻቸት ሂደቱ በመካሄድ ላይ ነው ያለው። የቆንስላ ጽህፈት ቤታችንም የማጣራቱን ሂደት እየተከታተለ ያለ ከመሆኑም በላይ የሀገሪቱን ከፍተኛ ባለስልጣናቶች ይኸውም የሀገሪቱን ጠቅላይ አቃቤ ሕግ ድረስ በመቅረብ የሊባኖስ መንግስት በገባው ቃል መሰረት ለጉዳዩ ልዩ ትኩረት ሰጥቶ ምርመራውን አካሂዶ ፍትህ እንዲሰጥልን በሚል ጥያቄያችንን አቅርበን የምርመራ ሂደት እየተካሄደ ነው። ፍትህ የሚገኝበትን መንገድ ሲሉ ተጠርጣሪዎች አሉ? ሂደቱስ ምን ይመስላል? እንግዲህ ካለው ሂደት ሲታይ ባለፈው እንደተናገር ነው ልጅቷን ላይ የመጉላላትና ድብደባ ከንትን ያካሄደው ተጀምሮ እስከ ሐኪም ቤት ውስጥ ያው ዶክተሮቹ ያሉት ህይወቷን በራሷ እንትን ያለሽ አጠፋች የሚል ቢሆንም ያ እንዴት እንዲሆን እንደቻለ ጠቅላላ የፖሊስ ምርመራው በጥንቃቄ ተካሂዶ የሚደረሰውን ውጤት ከታየ በኋላ ማን ነው ጥፋተኛ በሚለው ላይ ነው እንግዲህ ፍትህ ይገኛል ብለን የምንጠብቀው። ስለዚህ ዓለም ህይወቷን ራሷ በገዛ እጇ ማጥፋቷን ሆስፒታሉ ከተናገረው እንጂ የአስከሬን ምርመራ ተደርጎ በእርግጠኝነት የተነገረ የለም። እስካሁን ገና በኦፊሻል የወጣ የለም። አሰሪዋ ላይስ ምን አይነት ክስ ተመስርቷል? አጠቃላይ ሂደቱን ነው እንግዲህ ቅድም እንዳልኩት የሀገሪቱ ጠቅላይ አቃቤ ሕግ የጠቅላላ ሂደቱን ከመጀመሪያ ጀምሮ ያለውን ሁኔታ ተከታትለው የማጣራት ሂደቱን ጨርሰው ነው እንግዲህ የሚያቀርቡልን። ያ በሚቀርብበት ጊዜ ደግሞ ለወይዘሮ ዓለም ደቻሳ እንዲከራከሩ የቆሙ ጠበቆች ጉዳዩን ከምርመራ እንትኑ ጋር በመመልከት የሚያስፈልገውን የህግ ክርክር ይቀጥላል ማለት ነው። በግልጽ ለመረዳት ስለ ህግ ክርክሩ፣ ክስ እስካሁን አልተመሰረተም፣ ምርመራ እየተካሄደ ነው ያለው፣ ጠበቃዎች አሉ፣ እዚህ ላይ ነው ያላችሁት? መልካም። ይሄ በሊባኖስ ቴሌቪዥን ላይ የታየው የቀጣሪ ድርጅቱ ሰው ሲያንገላታት፣ በጸጉሯ ሲጎትታት የሚታየውና መኪናው ሲያስገባት የሚስተዋለው ሰው ተለቋል ነው የተባለው አይደለም? ከእስር ይዘውት ነበረ፣ እንደገና ለቀውታል የሚል ነገር ሰምተናል። አዎ፣ እሱስ ለምን ይሆናል? ለምን እንደዚህ ያደረገ ሰው ይለቀቃል የሚለውን አንደኛው ጥያቄያችን ለጠቅላይ አቃቢ ህጉ ያቀረብ ነው። ለዚህም ነው አጠቃላይ እንደገና ሂደቱ የሊባኖስ መንግስት በገባው ቃል መሰረት ለምን ሰውየውስ ይለቀቃል የሚል ጥያቄ ያቅርበናል በበኩላችን። ሰውየው ለምን ይለቀቃል ብላችሁ ጥያቄ ስታቀርቡ ግን የተመሰረተበት ክስስ ምን እንደሆነ ማወቅ ይቻላል? ምክንያቱም ክስ ካልተመሰረተበት አስረው ሊያቆዩት አይችሉም በህግም ቢሆን። ስለዚህ የተመሰረተ ክስ አለ ማለት ነው እንደዚህ ብላችሁ ስትጠይቁ እናንተ? እኛ አጠቃላይ ክስ የመሰረት ነው ከመጀመሪያ ጀምሮ እስከ መጨረሻው ያለው ሂደት እንዲመረመርልን ነው። ምክንያቱም ድብደባውን ወይንም የማንገላታቱን ብቻ ሳይሆን አጠቃላይ ሂደቱ መታየት አለበት በሚለው ነው እኛ እንግዲህ ክሳችንን ያቀረብ ነው። አጠቃላይ ሂደቱ ሲሉ? ሂደቱን ማለት እኔ ያልንበት ነጥብ አንደኛ ልጅቷን ይሄ ኤጀንሲው ወደ ሆስፒታል ለመውሰድ በሚል የታየው ፊልሙ ላይ አለ። ቀጥሎ ደግሞ ሆስፒታል ከገባች በኋላ ደግሞ በዶክተሮቹ የተገለጸው ሁኔታ አለ። ራሷን ነው ያጠፋችው የሚለው ያን ሁሉ ግን ትክክለኛው ምን ነበር? ምንድን የተፈጠረው? ምን ተደረገ? ምንድን ሆነ የሚለው መጣራት አለበት ነው። በራሷ ህይወቷን ማጥፋቷ ወይም በምን አይነት እንደሞተችም ጭምር ማለት ነው። አዎ፣ አጠቃላይ እንትኑን የምርመራ ውጤቱ አልቆ ኦፊሻል ሲገለጽ ነው የሚታወቀው ማለት ነው። ይሄ በሆነ በሁለተኛው በሶስተኛው ቀን አንዲት ምንም ነገር የማትናገር ሴት ልጅም እንደዚሁ ወጣት እናንተ አካባቢ መጣ እንደነበረ ቀደም ብሎ የተገለጸልን ነገር ነበረ። ምንድነው እሱ ደግሞ ወይዘሮ የሺ? እኔ በእውነት ለመናገር እንደው ኢትዮጵያ ህዝብ እንዲገነዘብልን የምንፈልገው ለእኛ የወይዘሮ አለም ደቻሳ ሁኔታ በጣም አሳዝኖናል። ይሄ ግን በእውነቱ በየቀኑ የሚያጋጥመን ነው ብል ማጋነን አይሆንም። በየቀኑ አእምሯቸው እየተረበሸ ምንም መናገር የማይችሉ ከተለያየ የሀገራችን ክልሎች አዲስ አበባን እንኳን ወይንም ሌሎች ትልልቅ የክልል ከተሞች እንኳን ምን ሳያውቁ የሚመጡበትና ጊዜያዊ የአእምሮ መረበሽ አጋጥሟቸው ግማሾቹ አይናገሩም፣ ግማሾቹ በራሳቸው ላይ ጉዳት ለማድረስ ይሞክራሉ፣ ግማሾቹ ያሉበትን በማያውቁበት ሁኔታ ብዙ ብዙ የሚያሳዝን ሁኔታዎች ነው በየቀኑ በቆንስላ ጽህፈት ቤታችን የሚያጋጥመን። በሊባኖስ እና በቤሩትም በአካባቢዋን በሚገኙ አገሮች ምን ያህል ኢትዮጵያውያን እንደሚኖሩ ታውቃላችሁ? ግምትም ካለ በሊባኖስ እና በአካባቢው ከ50 እስከ 70 ሺህ ይኖራሉ ብለን ነው የምንገምተው። እንዴት ነው የሚመጡት? ብዙዎቹ መጣጣቸው የዛሬ 3 ዓመት ጀምሮ ይህንን ችግር በመገንዘብ የሀገራችን መንግስት ወደ ሊባኖስ የሚደረግ ጉዞ እገዳ ጥሏል። እገዳ ስንል ወደ ሊባኖስ እንዳይመጡ ነው። እኛም ባለን የሎካል ራዲዮም ሆነ ባገኘነው መንገድ በሙሉ ልጆቹ ወደዚህ እንዳይመጡ፣ ምክንያቱም አንዳንዶቹን የሚያስመጧቸው ራሳቸው እዚሁ ያሉ እህቶቻቸው እና ዘመዶቻቸው በመሆናቸው እነሱም ችግር ላይ ወድቀው ልጆቹም ችግር ላይ እንዳይወድቁ ወደ ሊባኖስ የሚደረግ የስራ ስምሪት እገዳ ያለበት መሆኑን እና እንዳይመጡ ከማስተማር ወደኋላ አላልንም። ግን በሚያሳዝን ሁኔታ ያለፉት 3 ዓመት እኛም ወደዚህ ከተሰማራንበት ጊዜ ጀምሮ የመጡት በሙሉ በህገ ወጥ ነው። እኛ የቆንስላ ጽህፈት ቤታችን ግን ዜጎቻችን እንደመሆናቸው መጠን ምንም ልዩነት ሳናደርግ ይኸው ያላሰለሰ አገልግሎት ለማድረግ ጥረት እያደረግን ነው። አሁንም በማድረግ ላይ ነን። ያው ከሀገር የሚወጡበት ምክንያት በብዙዎች የሚታወቅ ግልጽ ነው። ድህነት፣ ሽሽት፣ የኢኮኖሚ ሁኔታው አለ። ብዙዎቹ ደግሞ ወጣት ሴቶች ናቸው እና የተሻለ ኑሮም ፍለጋ ነው ከዛ ሀገር እየወጡ ያሉት። የኢትዮጵያ መንግስት እነዚህ ምክንያቱም በህገ መንግስቱም አንድ ሰው ወደ ሌላ ሀገር የመሄድ መብት አለው እና ይህንን መብት ከማቀብ ይልቅ የተሻለው አሰራር ከሊባኖስ መንግስት ጋር ተማክሮ ይህንንም ከሚያስፈጽሙ ድርጅቶች ጋር የማስፈጸም ብቃትን አጠናክሮ የተሻለ የስራ ሰዓት የሚያገኙበት የተሻለ ክፍያ የሚያገኙበትን መንገድ ከሊባኖስ መንግስት ጋር ለመደራደር መሞከር አይሆንም ወይ? በዚህ ረገድስ ምን እየሰራችሁ ነው? ምን ሰርቷል የኢትዮጵያ መንግስት? በመጀመሪያ ደረጃ በእርግጥ ብዙ ጊዜ የሚነሳልን ጥያቄ ከሀገር የምንወጣበት ምክንያት ያው የስራ እድል የለም የሀገራችን ችግር ነው የሚባለው። ግን እስቲ ትንሽ እንደው ኢትዮጵያን ህዝብ በሙሉ እኔን ራሴን ጨምሬ ትንሽ ቆም ብለን ማሰብ የለብንም ወይ ብዬ እያመጣሁ ነው። ምክንያቱም እነዚህ ልጆች ያው ሁላችንም እንደምናውቀው ከሀገር ሲወጡ ብዙ ሺህ ብር ለደላሎች ለመክፈል ተበድረውና እንትን አድርገው ነው የሚወጡት። ያን ገንዘብ በሌላ ስርዓት ልሰማራበት አልችልም ወይ ብሎ ማሰብም ይጠይቃል። እዚህም ከተመጣ በኋላ ደግሞ የተለያዩ ኤጀንሲዎቹ የሚጠይቁት ክፍያም አለ። ብቻ በአጠቃላይ እንዳላችሁት የኑሮ ችግሩ ብቻ ሳይሆን ደግሞ አቅምም ያላቸው ቤተሰቦቻቸውም አቅም ያላቸው ሁሉ እየመጡ ያሉበት፣ ህጻናት ሁሉ እየመጡበት ያለው በቀላሉ ገንዘብ ይገኛል የሚል እና በተለያዩ ህገወጥ የሰዎች አዘዋዋሪዎች ቅስቀሳና ድለላ የሚመጡበት ሁኔታ ነው ያለው። እንግዲህ እንዳሏችሁት ደግሞ ትክክለኛው መንገድ ወደ በህጋዊ መንገድ የማምጣቱን ሁኔታ ለማመቻቸት ከዛሬ 3 አመት ጀምሮ የተለያየ ከፍተኛ የሁለቱ ሀገሮች የሉካን ቡድኖች የኢትዮጵያ ሉካን ቡድኖች ወደ ቤሩት እና ሊባኖስ መጥተው ካቻዎቻቸው ጋር ውይይት አካሂደው ነበር። ያው እንደምታውቁት ግን በዚህም በሊባኖስም ሆነ በአገራችን የባለ ስልጣናት መለዋወጥ ጉዳይ እስካሁን ድረስ የሁለቱ ሀገሮች የሁለትዮሽ ወይንም የባይላተራል ስምምነት ሳይፈረም ቆይቷል። የኢትዮጵያ መንግስት ለዜጎች የህግ ከለላ ሊያደርግ የሚችል አሁን ቀደም የተቃቀስኩ አይነት የሥራ ሰዓት የረፍት ሰዓቱ ሁሉ ነገር በትክክል በደንብና በውል መሰረት የታሰበና የህግ ከለላ እስከሚሆን ድረስ ነው እገዳውን እንዳለ ይዞት የቆየው። አሁንም ደግሞ የባይላተራል ስምምነት ለመፈራረም በእነሱ በኩል እስካሁን በማለት በሊባኖስ ወገን በኩል ፈቃደኝነቱ ብዙ አይታይም ነበር። ከቅርብ ጊዜ ወዲያ ጀምሮ ደግሞ እንደምናየው ለመፈራረም ዝግጁነታቸውን በማሳየት ላይ ስለሆኑ ይሄንኑ አቅርበንላቸው የነሱ ምላሽ እየጠበቅንና በቅርቡም የሊባኖስ ከፍተኛ ጉዳይ መለከታቸው ባለ ስልጣናት ወደ ሀገራችን የሥራ ጉብኝት አድርገው ይሄ ስምምነት ተፈርሞ የሚመለከታቸው የሀገራችን በተለይ ማህበራዊ ጉዳይና የሰራተኛ ሚኒስቴር እንደዚሁም ሌሎች ጉዳይ መለከታቸው ሚኒስቴር መስሪያ ቤቶች ተሳታፊ በሆኑበት የሁለቱ ሀገሮች ስብሰባ ተካሂዶ ስምምነት ተፈርሞ ስራ ወደ ህጋዊነት የሚሄድበት ሁኔታ ቢፈጠር የተሻለ ይሆናል የሚል በእኛም በኩል እምነቱ ተይዞ እስካሁን እየተሰራበት ያለ ነው። የእነዚህን ሰራተኞች ልጆች ሁኔታ ለመከታተል አንዳንድ አገልግሎትም ለመስጠት የተቋቋመ ኮሚኒቲ የማህበረሰብ አገልግሎት አለ ይመስለኛል ከእናንተ ጋር በቅርብ የሚሰራ። አዎ። ምንድን ነው ያላችሁ ግንኙነት? የምትሰጡትስ ገዛ ለዛ ማህበረሰብ ምንድን ነው ከእናንተ የሚያገኘው? የኮሚኒቲ ማህበረሰብ ያው እንደሚታወቀው በአንድ ሀገር ውስጥ ካለው የህብረተሰቡ ከፍተኛነት አንጻር ራስ በራሳቸውን እንዲረዳዱበት የተቋቋመ ነው። ባለው የቤሩት እና የሊባኖስ ተጨባጭ ሁኔታ የዛሬ 3 አመት ጀምሮ የተቋቋመ የኮሚኒቲ ማህበር አለ። ያ የኮሚኒቲ ማህበር ተደራጅቶ እስካሁን የበኩሉን አገልግሎት እና ድጋፍ ከኛ ጎን በመሆን እየሰጠን ያለ ነው። እንደሚታወቀው መንግስት ለዚህ ቅድም እንዳልኩት ህጋዊ አሰራር እስከሚጀመር ድረስ ከቆንስላ ጽህፈት ቤቱ የተለየ በቆንስላ ጽህፈት ቤቱ ለዜጎች ከሚሰጠው አገልግሎት ልዩ በጀት የሌለው በመሆኑ አንዳንድ ዜጎችን ወይንም ችግር የደረሰባቸውን ልጆች ለሕክምናም ሆነ ለሌሎች አስፈላጊ ወጪዎች በሚያስፈልጉበት ጊዜ የኮሚኒቲ ማህበሩ የራሱን አስተዋጽኦ ያበረክታል ማለት ነው። ከወይዘሮ አለም ሞት ጋር በተያያዘ አንዳንድ በዛ ያሉ ሲናገሩ ወደ ኤምባሲውም ሲኬድ ጭራሽ ካሰሪው ጋር ሆነው በተክሳጽና በቁጣ ለምንድን ነው አርፈሽ የማሰሪው የማለት እንጂ በደንብ አይረዱንም የሚሉ አሉ እንደሚል ነገር ነው የምንሰማው። እንግዲህ እኛ እዚህ የቆንስላ ጽህፈት ቤት ሰራተኞች በተቻለ መጠን የሀገሪቷን ህግና የሀገሪቱ የሚፈቅደውን ህጎች አክብረን የመስራት መቼም የሁሉም አገር ኤምባሲም ሆነ ቆንስላ ጽህፈት ቤት ይሄንን የማክበርና ለዜጎችም ደግሞ የሀገሪቷ ህግ ምን ይፈቅዳል የሚለውን ለማስተማር ለማሳወቅ ጥረት እያደረግን ነው። ለምሳሌ አንዳንድ ልጆች ቆንስላ ጽህፈት ቤት ስራ ሊያስለውጥላቸው ይችላል ብለው ገምተው ሊመጡ ይችላሉ ወይ እዚህ ሀገር ለምሳሌ አንድ ካሉት አስቸጋሪ ሁኔታዎች ለመንገር ያሰሪ ካልፈቀደ በስተቀር ሌላ ቤት መለወጥ አይቻልም። ይሄንን እንደማይቻል ስንነግራቸው ልጆቹ እንደ ቁጣ እንደ ትልቅ ቆጥሮት ይችላሉ። እኛ ግን በተቻለ መጠን ያለውን ህግ አውቀውት ህጋዊነትን አክብረው እንዲሰሩ እንዲኖሩ እና ከችግር ራሳቸውን እንዲጠብቁ እንደ እናትም እንደ አባትም ሆኖ የመምከር ስራን እየሰራን ያለን። እንግዲህ የዓለም አቀፍ የሥራ ሕጎችም አሉ። ኢትዮጵያም የፈረመቻቸው እንዲሁም ሊባኖስ የፈረመቻቸው ሕጎች አሉ። እነዚህ ይከበሩ ዘንድ የጀመራችሁት ጥረት እንዳለ ሆኖ ምናልባት እንግዲህ እርስዎ እንደገለጹልን ከ50 እስከ 70 ሺህ የሚሆኑ ኢትዮጵያውያን ያሉበት በሚሊዮን ዶላር የሚቆጠር ገንዘብ ደግሞ ወደ ሀገር የሚያስገቡ ዜጎች ናቸውና እዛ አካባቢ በቆንስላ ከመሆን ይልቅ በኤምባሲ በኩል ሰፋ ያለ የዲፕሎማሲ ግንኙነት የሚዘረጋበትን ሁኔታ ያመቻቻችሁ ይሆን? ለጊዜው በኤምባሲ ደረጃ ሆኖ የሚሰራልን ከካይሮ ያለው ኤምባሲያችን ነው። ያው እንደምታውቁት በኤምባሲ ደረጃ ለማድረግ ኢንቨስትመንቱም የኢኮኖሚውንም ግንኙነት ማስፋት ያስፈልጋል። በእርግጥ ይሄ ለወደፊቱ ነገሮች ሰፍተው ወደ ኤምባሲ ደረጃ የሚያድግበት ሁኔታ ተጠንቶ ይደረሳል። ጋሁንም ግን ቅድም እንዳልኩት ህጋዊ አሰራር ከተጀመረ ለጊዜው ካለነው በተጨማሪ ግን በሰው ኃይልም ባደረጃጀትም ሁሉ ነገር ተስተካክሎ ማደግ አለበት የሚለው የኛም እምነት ነው። የሌሎችን ሀገር ኤክስፒሪየንስ እንዳየነው የምንመለከታቸው የሌበር አታሽ ይመጣል፣ የሶሻል ኢንተርፕራይዝ የሚሰሩ ሶሻል ወርከሮች ከማህበራዊ ጉዳይ ይመጣሉ፣ ሳይኮሎጂካል ኢንቨንትሪ የሚሉ ካሉ ሳይኮሎጂካል የሚመክሩ ብዙ ነገር የተሟላ እንዲሆን ካሁን ካለው አደረጃጀት የበለጠ ተጠናክሮ እንዲሰራ የማድረግ ሁኔታ አስፈላጊነቱ ምንም አያጠራጥርም። እና መንግስት ካለው እንትን አይቶ ወደፊት የበለጠ አጠናክሮት አስፈላጊ ነው ተብሎ ካሰበም ወደ ኤምባሲ ደረጃ ማድረግበት ምንም ምክንያት የለም። ይህንን ጉዳይ ዋና መስሪያ ቤታችሁ ተረድቶታል? ይህንን ሁኔታ እየተከታተለ ነው? አዎ፣ በጣም በቅርቡ ነው የሚከታተልልን። በየቀኑ ከቆንስላ ጉዳይ ዋና ዳይሬክተራችን አስተን እስከ ከፍተኛ ኃላፊዎቻችን ድረስ ጉዳዩን የዜጎች ጉዳይ እንደመሆኑ መጠን ተከታትለውት፣ ያው ቅድም እንዳልኩት ግን የህግ ከለላ በፊትም መንግስት ወደ ቤሩት የሚደረገውን ጉዞ እገዳ የጣለበት ለዜጎች የህግ ከለላ በሌለበት ሁኔታ መጓዝ የለባቸውም በሚል ነው። የዚህንም ባይላትራል ጉዳዩ እንዲከታተል እስከ ስምምነቱ እስከ ፊርማ ድረስ እንዲደርስ የዋናው መስሪያ ቤታችን ድጋፍና ክትትል አለ። በስተመጨረሻ ወይዘሮ የሺ፣ እንግዲህ የምትሰሩት ስራ በጣም አስቸጋሪ ነው። የመብት ረገጣው በስፋት ያለበት የኢትዮጵያውያን ዜጎች መብት የማይከበርበት አገር ነው በስፋትና እንደው በጠቅላላ ስራችሁ ምን ይመስላል? እንደው በግሎትም የሚሰማውትም በስራውትም እስኪ ያለውን ፈታኝ ሁኔታዎች ይግለጹልን። ቤሩትን ለመግለጽ ውስጧ ገብቶ ካላየት በጣም አስቸጋሪ ነው። ምክንያቱም በአንድ ወገን አመችነት ያለው ይመስላል። ህጉ ራሱ ለምሳሌ አንድ ለመጥቀስ ያህል እንደ ሌሎች አረብ ሀገር ከቤት ውጪ መኖርን የማይፈቅድበት፣ ግን በሌላ ወገን ደግሞ ለቀቅ ተደርጎ ህጉ በደንብ የማይከበርበት በመሆኑ አመችነትም ያለበት ሀገር ቢመስልም ህግ የማይከበርበት ደግሞ እንደመሆኑ በጣም ውስብስብና አስቸጋሪ ሶሻልም ፖለቲካም ሁኔታ ያለበት ውስጥ የመስራቱ ሁኔታ ላይ ነው። በዚህ አይነት ሁኔታ ውስጥ ከቤሩት ካሉ ዜጎቻችን ቅድም እንደጠቀስኩት ከፍተኛ ቁጥር ላለው ህብረተሰብ ውስጥ የእነሱንም እገዛ ይዘህ የዜጎችን አንድም ዜጋ ብትሆን ችግር ገጥሟት ያንን ችግር ማቃለሉ እንደ ዲፕሎማትም ሆነ እንደ ግለስ እንደ ሰው በጣም ያስደስትና የሚያረካ ነው። በሌላ ጎን ደግሞ በየቀኑ የልጆቹን ሰቆቃና ችግር ስታይ ደግሞ አብሮ የሚጎዳና የሚያከባድ ነው። ብቻ ለመግለጽ በአንድ ጎን የሁመን ለሰው የምትሰጠው አገልግሎት የሚያስደስት ቢሆን በየቀኑ የሚታየውን ችግር እና ሰቆቃ ማየቱ ደግሞ የበለጠ ከባድ ነው። እናመሰግናለን። ቤሩት የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ምክትል ኃላፊ ወይዘሮ የሺ ታምራት ለሰጡን ማብራሪያ እናመሰግናለን። እኔም አመሰግናለሁ። በየሁለት ሳምንቱ እሁድ በተለያዩ ወጣት ነክ ዝግጅቶች ዙሪያ ከአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው አገልግሎት የሚቀርበው የመስታወት ፕሮግራም ነው። የምናስተናግዳችሁ ሄኖክ ሰማግዘርና ቆንጂት ታየነን። በተለያዩ የመካከለኛው ምስራቅ እና የሰሜን አፍሪካ ሀገሮች በኢትዮጵያውያን ስደተኞችና ሰራተኞች ላይ የሚደርሰው ስቃይና ግፍ በየጊዜው ሲነገር ቆይቷል። ሶሪያ የምትገኝ ወጣት ለባልደረባችን ላሉላ ከበደ ያወሳችሁን ይሆናል አሁን የምናስደምጣችሁ። አሉላም እዚህ ስቱዲዮ ይገኛል። እንኳን ወደ መስታወት በሰላም መጣህ። ሁልጊዜም ቢሆን በራችን ክፍት ነው ላንተ ታውቃለህ። እኔም እግሬ መንገዱን ማቋረጥ የሚወድ ይመስላል። ደጋግሜ ጎበኛችኋለሁ። አይ በጣም ጥሩ ነው። የክርስቲን ሸቱን እንዴት እንዳገኛትና የምትሰራውን ስራ እንዴት እንደሰማህ እና ወደ ውይይታችሁ ምራን እስቲ። መልካም ሄኖክ፣ ከዚህ ቀደምም ክርስቲንን ምናልባት አንድ ስድስት ወር ይሆናል ይሄ የስደተኞች ጉዳይ እያሳሰበ ባለበት ግን ጎላ ያለው ችግር የሚታየው በሊቢያ፣ በየመን አሁን ደግሞ ኋላ ላይ በሊባኖስ የመጡት ችግሮች ተጧጥፈው ከመቀጠላቸው በፊት ብዙም ትኩረት ሳይሰጠው ይሄ የጦርነቱም ሁኔታ ሶሪያ ያለው ያን ሀል ባልነበረበት ጊዜ ባልተለመደ ሁኔታ ራሷ ስደተኛ ሆና ራሷ የመኖሪያ ፍቃድ ሳይኖራት የኑሮዋን መሰረት ራሱ እንደ ማንኛውም ስደተኛ ታትራ ተሯሩጣ የምታሳካ ወጣት በተለየ ሁኔታ ሌሎችን ለመርዳት የምታደርገውን ጥረት ያውን ሌላ ጊዜ እንደምናደርገው ዜናውን ሰማሁ፣ ተከታተልኩና አገኘኋት። የሚገርም ታሪክ ነው ያየሁት። ብዙ ልጆችን ለማውጣት አንዳንድ ጊዜ አደጋ ያለበት ነገር ውስጥም ትገባለች። የሚረዳት ሰው ነበር በወቅቱ። ምን ሆነው ነው የታሰሩት? በተለያየ ምክንያት ያስሯቸዋል፣ ግን አንዳንዱ ከፍቃድ ጋር የተያዘ ነው። እንደ ሊባኖስ አይነት ታሪክ የላቸውም፣ ወንጀል እንደዚህ የሚባል ነገር የለም። ነገር ግን ምንድን ነው በተደጋጋሚ ያየሁት የዛን ጊዜ እስር ቤት የገቡ ሴቶች ናቸው የረዳቻቸው። ተገቢም በእስር ቤት ውስጥ የሚገኝ መሰረታዊ የሚባሉ አገልግሎቶች በሌለበት አቅርቦቶች በሌለበት ነው ለሴቶች አስፈላጊ የሆኑ ቁሳቁሶች እንኳን ማግኘት በማይችሉበት ነው። እና የራሷንም ገንዘብ የምታውቃቸውን ቤተ ክርስቲያን አለ የምትሳተፍበት እና እሱም ይመስለኛል ሌሎችን ለማሰባሰብ እድል የሚሰጣት አንዲት ኮሪያዊት ጓደኛ ነበረቻት። ከእሷ ጋር ሆነው ገንዘብ ያገኙትን ነገር ሰብስበው እቃ ገዝተው ትገልጽልናለች። አሁን በሳምንት 3 ቀን ምን አይነት ሁኔታዎች እንደምታደርግ ታስረዳለች። አንድ ሰው ነበረ፣ በጣም ግልጽ አልሆነልኝም። ሶሪያዊ ነው። የተለየ የራሱ ፍላጎት ያለው ይመስላል። ከኢትዮጵያ ጋር ከስደተኞች ጋር የሚሰራ ስራ ውስጥ ለመግባት ፍላጎት አለው። በንግድ ስራ ውስጥም ያለ ይመስላል። እና እሱ ያን ፍላጎት ይዞ በሩን ከፈተላት ማለት በሱ ከለላት አድርጋለች። እስር ቤት ያስገባታል። በኋላ ግን የምትሰጠውን አገልግሎት የተረዱ ባለስልጣናቱም ጭምር መንገዱን የከፈቱላት ይመስላል። እስከ ተወሰነ ደረጃ የተያዘችበት ጊዜም ነበር። ትንሽ ለየት ያለ ታሪክ ያላት ወጣት ናት። አሁን ደግሞ ሁኔታዎች ተለውጠዋል። ጦርነቱ ተባብሷል። በዘገባዎች የምንመለከታቸው ሐሙስና ሌሎች አካባቢ ያሉ ከተሞች ላቲኪያም ይመስለኛል አንድ ሌላ ከተማ ትጠቅሳለች። እነኛ አካባቢዎች ያሉ ኢትዮጵያውያን ችግር ውስጥ ያሉትን የሚመጡበት ሁኔታ ታመቻቻለች። አሁን ያለው ሁኔታ ግን በጣም አደገኛ መሆኑን ትገልጻለች። እና በዚህ መልኩ ነው የክርስቲን ታሪክ ለመከታተል የቻልኩት። እናመሰግናለን። እንግዲህ እንደ እሱ አይነት ሰዎች ናቸው የአጥቢያ ኮከብ የማህበረሰብ ጀግኖች የሚባሉት። ሶሪያ በዜና እንኳን ያስፈራል፣ እንኳን ወዲያ ወዲህ ብለህ ሰው ለመርዳት። እንደው አንድ ነጥብ አስታወሽኝ፣ እንደው ባጭሩ ሄል ልግለጽና አሁንም በቃለ ምልልስ ውስጥ ይነሳል። ቀደም ሲል ራቅ ያሉ ቦታዎች ነበረ፣ ግን ባለፈው ሳምንት በዜና እንደምናስታውሰው ደማስቆም መዲናይቱ ውስጥ ሳይቀር ፍንዳታዎች የተከተሉበት ቦታ አለ። እነኛ አካባቢዎች አደጋ ድረስ ህይወት አይለፍ እንጂ እነኛ አደጋ የደረሰባቸው ህንጻዎች ውስጥ የነበሩ ኢትዮጵያውያን ሁሉ ነበሩ። እና እነሱን ሁሉ ለመታደግ የምታደርገውን ጥረት ያሳያል። ምናልባት ከዜና ዘገባነት ባሻገር ሌላ ጊዜ እንደምናደርገው እንዲህ ያለ ታሪክ ከረዳ ሌሎችን በማነሳሳት እድሉ ያላቸው ማድረግ የሚሞክሩት የሚችሉት ነገር ያላቸው ሰዎች ክርስቲን ጥሩ ምሳሌ የምትሆን ትመስለኛለች። መልካም እንግዲህ ከውይይታችሁ እንስማ፣ የምትሰራውንም ስራ ከክርስቲን ከአንደበቷ እንሰማለን። እናመሰግናለን። አሉ አመሰግናለሁ። በየክፍለ ሀገር ያሉ ልጆች የባሰ ችግር ከመጣ ጠርተናቸው እንኳን እንድንረዳቸው ኤሌፖም ያሉት ሐሙስ ያሉት የቴቲ ሀገር ያሉ ልጆች በሙሉ ማንም የወጣ የለም። ይሙቱ ይዳኑ የሚታወቅ አንድም ነገር የለም። እኔ አሁን የጻፍኳቸው እኔ ጋር ቤተ ክርስቲያን የሚመጡ ልጆች እና የቤተ ክርስቲያን የሚመጡ ልጆች ጓደኞቻቸው፣ ጎረቤት ጎረቤት የተጻፈ ልጆች ናቸው። ማንም ስለ እነሱ የሚያቅሰው የለም ማንም። ክርስቲን፣ ከዚህ ቀደም ባጫወትሽን ጊዜ እስር ቤት ያሉ ኢትዮጵያውያን ስትረጂ ዘዴ አድርገሽ የገባሽ ከሳሙና አንስቶ ወጣት እህቶች የሚጠቀሙባቸው አስፈላጊውን ቁሳቁስ እንደምታቀርቢላቸው በግልሽ በር ያጫወትሽን እስኪ አስታውሽኝ። የዛን ጊዜ ታድርግ የነበረውን በሳምንት 3 ጊዜ ነው እስር ቤት የሚሄደው። ዳሎቹ በስሊፐሮቻ ነው እስር ቤት የሚገቡት። ምንም ነገር የሚቀይሩት ልብስ የለም። ስለዚህ አንደኛው ቀን ልብስ ሰብስቤ ነው ይዤ የሚሄደው። ቤተክርስቲያን ትንሽ ብር ሰብስባለሁኝ፣ እንደገና ራሴ እሰራለሁ። በዛ ገዛዝቼ ነበር ይዤላችሁ የሚሄደውና የተወሰነ ልብስ ይዤ ሄዳለሁኝ። አንደኛው ቀን ሮብ ቀን የሚሄደው ደግሞ ሻምፖ የሴት እቃዎችን ይዤበት የሚሄድበት ቀን ነው ሮብ ቀን። ቅዳሜ ዕለት ምግብ ነው ይዤላችሁ የሚሄደው። ከስኳር ጀምሮ ያስፈልጋችኋል፣ ስኳር፣ ሻይ ቅጠል፣ የሚያስፈልጋችሁ ነገሮች። አንዳንድ እህቶች እንጀራ ይጋግሩልኛል፣ እሱን ሰብስቤ የሚያስፈልጋችሁን ይዤበት የሚሄድ ቀን ነው እና ስገባ ግን ማንም ሰው አይጠይቀኝም ነበረ። ወረቀት አልጠየቅም ገብቼ እነሱ ጋር መደወል ለሚያስፈልጋቸው ለቤተሰቦቻቸው እንዲደውሉ ዩኒት ሞልቼ እገባለሁ፣ እደውላለሁ። ሊሄዱ ሲሉ ደግሞ የምትሄድበት ወረቀት ነገር ከተስተካከለላት ኢሚግሬሽን ራሳቸው ትኬት ማምጣት የምትችል ከሆነ እኛ ወረቀት እንጨርሳለን ይሉኛል። በቃ ቶሎ ይጨርስኛል። የምፈልገው ምድር ለትኬት ነው። በቤተ ክርስቲያንና እንደገና አንዲት ጓደኛ ነበረችኝ፣ ኮሪያዊት ነች፣ አሁን አሜሪካ ገብታለች። እሷም በቤተ ክርስቲያኗ ያለውን ነገር ትሰበስብልኝና ትመጣና እሷ ታግዘኛለች። እኔም በቤተ ክርስቲያን ያለውን ነገር እሰበስብና ሁለት ሶስት ዳት ልጆች አድርገን የታመሙት ልጆች ቶሎ እንድንጨርሳ እናደግና አስጨርሼላቸው ይሄዳሉ። ሲሄዱ ግን ያው ልብሳቸው፣ ሻንጣቸውን አስተካክዬ ነው ይዤላቸው የሚሄደው። ይሄ እንግዲህ ጦርነቱ ከመባባሱ በፊትና ብዙ ኢትዮጵያውያትና ኢትዮጵያውያን በስቤ በነበሩበት ጊዜ ነው። ዛሬ ግን ችግሩ ተለውጧል። ሐሙስን ጨምሮ የተለያዩ አደጋ ባለባቸው አካባቢዎች ያሉ ኢትዮጵያውያን አሁን የአገሬውም ሰው ችግር ላይ ነው። ለአደጋ ተጋልጠው የሚሄዱበት አጥተዋል እያልሽ ነው። እስኪ አጫውችን። በጣም በተለይ አሁን አንድ ወር ነው ችግሩ እንኳን በስቶ እያለ ልሄድ ነበር። መኖሪያ ፍቃዴ እንዳለቀ ያውቃሉ፣ ኢሚግሬሽኖችም ያውቃሉ። እነሱ እንደውም ምንድን ነው የሚሉት እቺ ህዝብ እንድትረዳ የመጣች ልጅ ነች ነው የሚሉት። ራሱ ጄኔራሉ ምንድን ነው የሚለው ስትመጣ አታስቆሟ፣ ቶሎ ወረቀት ጨርሱላት ነው የሚለው። ሶስት አራት ልጆች ፓስተሮች አሉ ከኔ ጋር አብረው ያግዙኛል፣ እዤ ሄድ ነበረ። አሁን ችግሩ ከባሰ ጀምሮ ሰባት ልጆች የታመሙ ልጆች ናቸው። ለእነሱ ትኬት አዘጋጀሁላቸው። በጣም የታመሙ ልጆች ናቸው። ወዲያውን ጨርሱልኝ፣ በሳምንት ውስጥ ተሳፍረው ሂደዋል። እስኪ የልጆቹን ሁኔታ ግለጭልን። ከነኚህ አደጋ ከበዛባቸው ጦርነቱ ከሚካሄድባቸው አካባቢዎች ያሉ ኢትዮጵያውያን በምን አይነት ሁኔታ ውስጥ ነው ያሉት? ከዛስ መውጣት ችለዋል ወይ? ወደ ደማስቆ መምጣትና ሌሎች መንገዶችን ለመፈለግ ራሳቸውን ከአደጋ ለማዳን ችለዋል? የምታውቂው ምንድን ነው? ከወር በፊት ያመጣኋቸው ከሐሙስ ነው። ከሐሙስ ነው የመጡትና እነሱንም የሆነ አንድ ወንድም ነው። እንዴት ብዬ ተአምሩ እንደምነግርህ አላውቅም፣ ግን እግዚአብሔር መንገድን ከፈተ። ሶስቱን ልጆች በአንድ ላይ ነው ይዞልኝ የመጣው። ከሳት ነው የወጡት እና እንደመጡ ደግሞ እዚህ እግዚአብሔር ረዳቸው። ፓስፖርታቸው ተገኘ፣ ስላልገን ትኬት ቆረጥንላቸው፣ ኢትዮጵያ ገቡ። ሁለት ልጆች አሁን አሉ። አንዷ ያመጣዋት ከላታኪያ ነው፣ አንዷ ያመጣዋት ከሐሙስ ነው። የት ነው ላታኪያ ማለት? ሌላ ችግር ያለበት አካባቢ ላታኪያ ማለት ሐሙስ በሚባለው መንገድ ላይ በዛ አለፍ ብሎ ነው ወደ ቱርክ መውጫ አካባቢ ማለት ነው። አሁን እሷ እኔ ጋር ነች ያለችው፣ ከሐሙስ ያለችው ልጅም እሷም ከኔ ጋር ነው ያለችው። አሁን ዩኤን እንዲረዳቸው ወስጄ አስመዝግቢያቸዋለሁኝ። ስራ ቢያገኙና እግዚአብሔር ቢረዳቸው በቃ ሰርተው እንኳን ልካቸው። ምክንያቱም አሁን እኔ መርዳት አልቻልኩም። ለምን? ስራ የለኝም። እነሱ ብቻ አሉ ከኔ ጋር። በቃ ሌላ ሰው ማድረግ ምንም ነገር ማድረግ አልቻልኩም። አሁን ግን ኤለፖ ያልከው ልጆች ግን ዛሬ እንደውም አንዷን አገኘኋት፣ አነጋግሬያታለሁ እንዲሰባሰቡና ደግሞ መንገድ እግዚአብሔር ከከፈተልኝ ከዛ እንዳመጣቸው ማለት ነው። ሰዎቿ ሊለቋት አልፈለጉም አንዷን እና እሷ አንዳንዶች ልጆች ጋር ኮንታክት ታደርጋለች እና ነግሬያታለሁ እንደምንም ብላ ልጆቹ እንድታናግራቸውና ከዛ የሚመጡት መንገድ አድርጌ እንዲመጡ። ክርስቲን፣ እስኪ አሁን ያለውን ሁኔታ ገለጭልን። ደማስቆን ጨምሮ በአካባቢው ያለው ሁኔታ ምን ይመስላል ዛሬ ያለው? አሁን መሀል ከተማ ላይ ያሉት ትንሽ ተረጋግቶ ነበር የሚወጡት የሚገቡት የነበረው። ቅዳሜ ሁለት ሶስት ቦታ ነው እንደኛ ገፈርስ የሚባል ቦታ ነው ለእኔ ቅርብ ነው እዛ አካባቢ የሚፈነዳው እና ከዛ ሰዓት ጀምሮ ግን ሁሉም ነገር በጣም የሚያስፈራው በጣም እጅግ በጣም ያስፈራል። አሁን ስወጣ ሁሉም የሰው አይኖች ራሱ ያስፈራሉ። የትኛው ምን እንደሆነ የትኛው መጠኛ ነው የትኛው ምንድን ነው አታውቅም። ሁሉም በጣም ያስፈራል። ሁሉም በፍራቻ ነው የሚወጣ የሚገባ ያለው። ብር ያላቸው በሙሉ እየወጡ ነው ያሉት። ብር የሌለው ምንም ነገር የሌለው ቁጭ ብሎ ያለው እና አሁን ያለው ነገር መልካም አይደለም። በአጠቃላይ ፍጹም መልካም አይደለም። ሰው መርዳት ካለብን እኛ የሆነ ነገር እስኪፈነዳ ድረስ እና አሁን አንዲት ኢትዮጵያዊት ሞታለች ተብለን እስክንሰማ ድረስ አይደለም መጠበቅ ያለብን። በሞት አፋፍ ያላቸውን ሰዎች ቶሎ ብለን መርዳት ነው ያለብን እንጂ ከሞተ በኋላ ማልቀስ፣ ከሞተ በኋላ እንደዚህ ነበረ ብሎ ማውራት ነበረ፣ በቃ በነበረ ነው የሚያልቀው። አንድ ነገር ከመሆኑ በፊት የገፋ ነገር ከመምጣቱ በፊት እኛ መርዳት መድረስ ያለብን አሁን ነው። አሉላ ከበደን ለውይይቱ እናመሰግናለን። ቆንጂት፣ በዚህ በመካከለኛው ምስራቅ የሚሰሩ ኢትዮጵያውያን ጉዳይ ብዙ ሰዎችን እያሳሰበ ነው ብለን ነበረ በመግቢያችን። ልክ ነው፣ በጣም አሳስቧል። ብዙዎችም አስተያየት ይላኩልናሉ። አዎ፣ በርካታ አድማጮቻችን ሁኔታው አሳስቦናል፣ የእህቶቻችን የወንድሞቻችን ሁኔታ እንዴት ነው እያሉ ሀሳባቸውን አጋርተውናል። እስቲ ካገኘናቸው ጥቂት የአድማጭ አስተያየቶች እናሰማችሁ። የ ሄሎ እንደምን አላችሁ ቢዎች? መጀመሪያም ሰላምታም ለእናንተ። እንዲሁም በቅርቡ ህይወቷን ያጣችው አለም ደቻሳን በሊባኖስ መንግስት ሰምቻለሁ፣ ተከታትያለሁ። በጣም የሚያሳዝን ሁኔታ ነው። እንዲሁም በኒሮይ መንግስት የኢትዮጵያ መንግስት በኒሮይ መንግስት ያሉትን ስደተኛዎች ወደ ሀገር በመመለስ የሚልበት ሁኔታ የሚኖረው ሰምቻለሁ። በጣም የሚያሳዝን ሁኔታ ነው። በተለያዩ አረብ ሀገሮች ስቃይና ችግር እየደረሰበት ያለው ኢትዮጵያ በየመንና በሳውዲ አረቢያ መካከልም ብዙ ችግር እየደረሰባቸውና አስገድዶ መድፈር እየሆነባቸው በጣም የሚያሳዝን ሁኔታ እንዳለ ነው የምናውቀው። በኒሮይ መንግስት ያሉትን ኢትዮጵያውያኖች በኢኮኖሚ ችግር እንጂ በፖለቲካ እንዳልወጡ ሲናገር የነበረው በጣም የሚያሳዝን ነው። በኢኮኖሚ ችግር የወጡ የሚለው ይሄ የራሱ የኢትዮጵያ መንግስት ዘዴ ነው። ነፍሷን የገነት ያድርገው። ቀይ ባህር አቋርጣ ያልፈልኛም ብላ እንደዚህ ድርጊት የደረሰባት እህታችን አዝናለሁ። ሞላ ዝናቡ ከሳውዲ አረቢያ። ሀይ ቪኦኤች፣ የደወልኩት ከዚህ ከሚችጋን አካባቢ ነው። ዮሴፍ እባላለሁ። በአረብ ሀገር የሞተችዋለች። በጣም አሳዛኝና በኢትዮጵያ ሴቶቻችን ላይ እየደረሰ ያለ ግፍ እንዴት ነው ማስቆም የሚቻለው? በጣም በጣም የሚያሳዝን ነገር ነው። ልጅቷ ጤነኛ ሆናለች፣ ተሽሏታል። ሐኪሙ ራሱ ጥሩ ሁኔታ ላይ ነው ያለችው ተብላ በጠዋቱ ሞታ መገኘቷ፣ ራሷን አንቃ ተብሎ ሞታ መገኘቷ፣ ይሄ ራሱ ማን ነው? ራሷ እንዴት ልትገል ቻለች? በጥሩ ሁኔታ ላይ እያለች እንዴት ራሷን ልትገል ቻለች የሚለውን ነገር በጣም የሚያጠያይቅ ጉዳይ ሆኖ ነው ያየሁት። ለማናቸውም እግዚአብሔር ነፍሷን ይማረው። የኢትዮጵያ መንግስት ምን እየሰራ እንደሆነ ብቻ ግን ማወቅ እንፈልጋለን። እግዜር ይስጥልን። ቴንክ ዩ። ሀሎ፣ እንደምን አላችሁ? ጤና ይስጥልኝ። እንደምን ናችሁ? ሰላም ናችሁ? ከሰላምታዬ በኋላ አንዲት ልጅቷ ቤሩት ውስጥ በክፉኛ የተገረ የሞተቻት፣ በዚህ ላይ ሀሳብ መስጠት ፈለኩኝ። ግን ሁሉም ነገር ለእናንተ ለመግለጽ ሰዓቱ ስላልፈቀደልኝ አንዳንዱ ነካ ነካ ህጌ ሊያልፍ ብዬ ነው ያሰብኩት። የመን ውስጥ ታግቶ ሳውዲ አረቢያ እና የመን ድንበር አካባቢ ታግቶ ሴቶች እንደ ይቃ የሚሸጡት የኢትዮጵያ ሴቶች እነኚህ ማን የተከታተለው? ማን የጠየቀው? በግልጽ በአይናችን እያየን ተሽጦ በገንዘብ ገንዘብ የሌላትን እዛ ታግቶ እንደ በቃ ቆሻሻ የሚጫወቱበት እዛ አካባቢ። እኔ በእርግጥ በአይኔ ያየሁት ስንት ሴቶች 6 ወር 9 ወር ታግተን እዛ ብሎ የሚያለቅሱት ቤተሰባችን አያቀኝም፣ እኛ እዚህ ታግተን ነው እንደፈለጉ ነው የሚጫወቱብን ብሎ ያለቅሳሉ። እኔ በአይኔ ያየሁት ወደ ዩኤን ሄጄ ለእነሱ ነግሬ ዩኤንኤች እና እኛ አናቅም እንደዚህ እዚህ የመጡት ስም ብቻ ነው ያሉን። የኢትዮጵያ ኤምባሲ ደውዬ አናቅም ነው ያሉን። ሰላም ጤና ስትልዎች፣ በያና ስር እባላለሁ። ከሳውዲ አረቢያ ሪያድ ነው የምደውልላችሁ። አስተያየት ለመስጠት ነበረ። የኔ አስተያየት እንኳን በዚህ በመካከለኛው ምስራቅ ያለው ስደተኞች ጉዳይ ላይ ነው። በእርግጥ ብዙ የስደተኞች ከሀገር እየወጡ ነው በኢትዮጵያ የሚገኙት። ታዲያ ለዚህ ሁሉ ችግሩ መንስኤ ዋናው የድህነት ጉዳይ ይመስለኛል። ድህነት እስካለ ድረስ ሰዎች ሁልጊዜ ከሀገራቸው የተሻለ ኑሮ ፍለጋ መውጣታቸው አይቀሬ ነው። ግን በዓለም ላይ ድሀ ሀገሮች በአጠቃላይ ይሰደዳሉ። በዚህ በሳውዲ አረቢያ አካባቢ እንደምናየው እንደውም ከኛ የባሰ በባንግላዴሽ እና በህንድ ዜጎች ላይ የሚያርፍባቸው ተጽዕኖ የከፋ ነው። ታዲያ ሁልጊዜ ሰዎች አስተያየት ሲሰጡ የሚሰማው ሁሉም ስደተኛ ሁሉ በአውሮፓም፣ በአሜሪካም፣ በመካከለኛ ምስራቅ ሁሉ ያለ ስደተኛ ሁሉ በፖለቲካ የተሰደደ ይመስላል። ግን እኔ እንደሚመስለኝ የፖለቲካው ስደተኛ እንደ 2% የሚበልጥ አይመስልም። እና ዋናው የችግሩ ምንጭ ድህነት ነው። እና አገራችን ከድህነት ስላቀቅ ሁላችንም ወደ ሀገራችን እንገባለን። ሀገራችንን ያበልጸገልን ብቻ ማለት የሚበጀው። አመሰግናለሁ። የተከበራችሁ የቪኦኤ የአማርኛው ክፍል ወገኖቻችን፣ እኔ ስሜ ከማል መሐመድ ይባላል። የምደውለው ከቺካጎ ከተማ ነው። መልእክቴን ለማስተላለፍ የምፈልገው በኢትዮጵያ ስደተኞች ላይ የሚደረገውን ግፍ በዓለም ላይ ካሉ ዜጎች በሙሉ የሚያሳዝን ሆኗል። ከሰሞኑ በሊባኖስ የኢትዮጵያ እህታችን ላይ የደረሰውን ግፍ መመልከቱ በቂ ነው። ከዛም በላይ በኖርዌይ የሚገኙ ኢትዮጵያውያን ስደተኞች ላይ ያስገድዶ መመለስ አደጋ መጥፎ ሁኔታ ነው። በሶሪያ ያሉት ወገኖቻችን ያሉበት ሁኔታ ሲታሰብ ልብን ያደክማል። በአጠቃላይ የደረሰብን ብሔራዊ በደል የሚያስደነግጥ ነው። በተለይ ወደ አረብ ሀገር እንደ ሸቀጥ የሚጣሉ ወገኖቻችን ኃላፊነት በጎደለው መልኩ በአሁኑ ሰዓት ያለው የኢትዮጵያን አገዛዝ የንግድ ፍቃድ ሰጥቶ እንደ ሸቀጥ ልጆቻችንን የሚያጓጉዙ ኤጀንሲዎች ከታሪካዊ ተጠያቂነት አያመልጡም። ነገር ግን በሌላ በኩል ለወገኖቻቸው ተቆርቋሪ ሆነው በየኤምባሲ ፊት ለፊት ተቃውሟቸውን የሚያሰሙ ወንድምቶቻችን ሊመሰገኑ ይገባል። ባለፈው ሳምንት ፕሮግራማችን ላይ ያቀረባችሁት ወጣት ታዘበውና ሌሎችም የመሳሰሉት በዚህ አጋጣሚ ለማመስገን እወዳለሁ። በርቱ፣ ቀጥሉ፣ ጩኸትን አሰሙ። አመሰግናለሁ። በታል ሶባገሩ ሲኖር ከፈራል ይሞላለች ሁሉም ምሮ ያምር ማን ይሰደድ ነበር ሰው ሀገር ኮራ ኮራ አብልም ያምርበታል ሶባገሩ ሲኖር ከፈራል ይሞላለች ሁሉም ምሮ ያምር ማን ይሰደድ ነበር ሰው ሀገር ጋላለኩኝ የሚለው አይይ ዳብሮነቱን ኑሮ ፍቅርን ይፈልጋል አይይ ዘመዳስ ማዶቹን ሁሉን ይናፍቃል አይይ ባህላው ዳመቱ ሲደርሱ ዲብሳል አይይ አጋር በሌለበት ወዴት ይደረሳል የሰው ሀገሩ ኩራቱ ክብሩ ባግሉ ወጉ አቤት ማማሩ አገሪ መሳቀቅ የሰው ደጅ ማየት ለኔ ሲበልጣል የናቴ ማጀት የናቴ ማጀታዬ የናቴ ጓዳዬ ብዙ ብልጫ ደዋይ ለኔስ ከባዳዬ አምላክ አትለየኛዬ ከናቴ ጓዳዬ በባህል ሸገማይ እንዳትጎዳዬ በታል ሰው ባገሩ ሲኖር ከበራል ይሞላለት ሁሉም ምሮ ያምር ማን ይሰደድ ነበር ሰው ባገር ኮራ ኮራ አቢልም ያምርበታል ሰው ባገሩ ሲኖር ከበራል ይሞላለት ሁሉም ምሮ ያምር ማን ይሰደድ ነበር ሰው ባገር ደስታው ግማሽ ነው አይሄ ያገሪ ሰው ናፍቆት መይሰላም ይሰጣል አይሄ ሁሉም በቀየው ላይ መኖርን ይመርጣል አይሄ አያምጣው ነው እንጂ የለም መጽናናት አይሄ በምን ይተካሉ አገርና እናት እዛው መካከለኛው ምስራቅ ስንቆይ ስራ ፍለጋ ወደዛ አካባቢ በርካታ ኢትዮጵያውያን የሚጎርፉባት ሳውዲ አረቢያ በዚህ ሳምንት ተጨማሪ 45000 ኢትዮጵያውያንን በቤት ሰራተኝነት ለመቅጠር ወይም ቀጥሮ ለመውሰድ ማቀዷን አስታውቃለች። በዚህ ሳምንት ሳውዲ ጋዜጣ ባስነበበው ጽሑፍ የኢኮኖሚ ጉዳዮች ምክትል ቆንስላ ኃላፊውን ኑር አደን ማስፋን ጠቅሶ በቅርቡ 45000 ኢትዮጵያውያን የቤት ሰራተኞችን ለማስመጣት ከኢትዮጵያ መንግስት ጋር ስምምነት መደረሱን ዘግቧል። ከፍተኛ ቁጥር ያላቸው ኢትዮጵያውያን የተፈለጉበት ምክንያት ከዚህ ቀደም ከፊሊፒንስና ኢንዶኔዥያ ይመጡ የነበሩ ሰራተኞች ያገሮቹ መንግስታት ለዜጎቻቸው የተሻለ የሥራ ሰዓትና ክፍያ በመጠየቃቸው የሳውዲ መንግስት ከፊሊፒንስና ኢንዶኔዥያ ሰራተኞች ማስመጣቱን በማቆሙ ነው። በሳውዲ ወደ 1.2 ሚሊዮን የሚጠጉ ፊሊፒኖ ሰራተኞች ሲኖሩ ከነዚህም መካከል 180 ሺህ የሚሆኑት የቤት ሰራተኞች ናቸው። በጉዳዩ ላይ የኢትዮጵያ የሰራተኛና ማህበራዊ ጉዳይ ሚኒስቴርን ለማነጋገር ሞክረን ለአሁኑ አልተሳካልንም። የዛሬ መስታወት በዚሁ መጠናቀቁ ነው። አስተያየቶቻችሁን አደራችሁን ላኩልን። በነጻ የምትልኩበት መስመር 202-205-9942 የውስጥ መስመር 14 ብላችሁ ብትልኩ ይደርሰናል። የኢሜይል አድራሻችን ደግሞ horn@voanews.com ነው። ላኩልን። በደብዳቤም እንዲሁ VOA አምሃሪክ ሰርቪስ መስታወት ፕሮግራም ዋሽንግተን ዲሲ 20237 USA ብላችሁ ጻፉልን። የማጠቃለያ ዜናዎች አሰምተን ይሆናል የምንሰናበተው። እስከዛው በዚህ ሙዚቃ እንቆይ።